إن الله يأمركم أن تؤدوا الأمانات إلى أهلها وإذا حكمتم بين الناس أن تحكموا بالعدل إن الله نعما يعظكم به إن الله نعم يعظكم به إن الله كان سميعا بصيرا يا أيها الذين آمنوا أطيعوا الله وأطيعوا الرسول وأولي الأمر منكم فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا ألم تر إلى الذين يزعمون أنهم آمنوا بما أنزل إليك وما أنزل من قبلك يريدون أن يتحاكموا إلى الطاغوت وقد أمروا أن يكفروا به ويريد الشيطان أن يضلهم ضلالا بعيدا وإذا قيل لهم تعالوا إلى ما أنزل الله وإلى الرسول رأيت المنافقين يصدون عنك صدودا السلام عليكم ورحمة الله وبركاته ما يكفي إن شاء الله بيض الله وجهك يا أخي في الله ورفع قدرك وزادك علما وقراءة وسدد خطاك في الدنيا يا الله يعني بتام كنجو أقرارنا وبتام بتجويدهم تنون يتموالا أقرارنا ويسمانا والحمد لله قرآن يميامر دمس أرقى ستكاراو كوبة ووبت نميش أمر لله الحمد لله እሺ እንግዲህ የዛሬ ተባሳ አሳጥሬ ስለነዚህ አያቶች ለመናገር ፈልጋለሁ ማለት ነው አያ 57 ነው የምንጀምረው يقول والذين آمنوا وعملوا الصالحات سندخلهم جنات تجري من تحتها الأنهار خالدين فيها أبدا لهم فيها أزواج مطهرة وندخلهم ظلا ظليلا بزيج آية بيتشا ممكن رزم يالا جزين وستي هونال الله سبحانه وتعالى ترو جارنا ترو لب يالو ترو شنكلات يالو يكتلن بزو فائدة للتوست تشلال له نعم هذه من الآيات التي لا تحتاج اللجوء إلى العلماء ألو نزي مساسلو آيات بزو تلك هنا ومستئر كباد قوانقو عربين يقوانقو إما أسفل لقاتشو آيات اللو بلنا لأدلا يمتستاو سكوني قرآن بسوستي كفلا لالنم عندنا آيات اللو بزو يعني علماء إما أسفل لق وأقيموا الصلاة وآتوا الزكاة صلاة سقدوا يعني زكاة توتون دميلو أقيموا الصلاة يعني إقامة الصلاة معنا يعني بركون بأركانها وسجودها وسننها وفائر يعني بمولو يعني صلاة انتن ألو ان هي دمو اولئك الذين يقول اولئك الذين نعم يا ايها الذين امنوا وعملوا نعم والذين امنوا وعملوا الصالحات سندخلهم جنات تجري من تحتها الانهار قلت سنو ايو عدلم اذا نقول وهو اننا علمنا من يدخل الجنه الان جنه ميغباو سو او قنال الحمد لله اسوق انكو الله والذين امنوا وعملوا الصالحات امنت يالاچونا ጥሩ ስራ ይሰሩ ይሄ አይደለም طيب سندخلهم جنات تجري من تحتها الانهار خالدين فيها ابدا لهم فيها أزواج مطهرة وندخلهم ظلا ذليلا يهكد سنو ما نمسو اللي قابوا الشلال ولكن العمل الصالح له ركنان إذن والذين آمنوا قلت سنو بهل إيمان بتملكة نقر يأمنونو لكن إن يأهن يمنك أمو بزيه وعملوا الصالحات يمتلو قال والله أدس سمتاتش يماتاكو عند مسسو تمارا لاتشو كنيقا كتكتات لاتشو وعملوا الصالحات صالحات من مالت نو صالحات مالت بهل نقر يتكمل ينتنو بواجبو بفردو بسنو بمنو بمنو يمولانا ملتي عليه منم قدلتي عليه لو صالح صالح مالتكو هذا يصلح ولا ما يصلح تلاله تقول مثلا هذه السيارة لا تصلح يتش مكينكو تتقم كتقم وتشنج من دنو بزو قدلت عليه مطروات ولا شكوال مساعد انتنو براتو انتن عليه بنزين مكجاو يفسال زيتو يفسال منامن منامن نا ليست بصالحة مالت أتتأكم كتكم وتشنج مالت نو صالحات دمو من دنو صالحة مالت بتأك لا بتكبار يمتول قدلت يللو قدلت يللو سرا أعمال صالحة يبالال طيب قدلت يللو سرا الله مكبلو سرا لمو هون من يسفل لقال ينو تلكو تياكي أهون اسكي حيادك إيكا يمكو أيو بزيج آنج بدن بتملكتوا في انجليب العمل الصالح ترو سرانا الله مدرسو صالحونو سرا لنقراتشو هلت كنفالوت عند كنفو كتسبري باند كنف يمتبر وفي اللجم سلزي هلتم كنف منورا لباتشو الركن الأول الإخلاص يمتسراو هلو تقلالا لا الله اندي هون يعني ليولين سمولين لقنزب للدنيا وبز انتبال يعني عبادة درقال انتبال سيهون تقلال لا متو بمتول الله بله مسرات اللبه يأن دنياو مسسونو علو وهو معلوم مجلس أسفل القومي هنا قرب وقالوا الإخلاص يقع على مرحلتين لكن إخلاص علو هلت درجة اللو علو سبحان الله انديتنو إن لم يوجد في المرحلة الأولى أفسد العمل كله كان يقال لا تشو يعني الإخلاص علو الإخلاص يعني بمجمرة عبادة كالتقنية عملوا بمولي فرسال علو الشي انديتنا وإحنا قرر وذلك إذا لم يكن أساسا من البداية لله بل للسمعة والرياء العمل كله يفسد مثال الاستاتشو عند سو ودا مسجد قبا من لمارق لمسجد صلاة العصر لمسجد قبا لكن بمسرتو عصر لالله لمسجد لم يقباو بمسرتو إخلاص يلم طيب لم دا قبا لأنه مثلا أباتو كأقر متا السو بسعودي عربي يعني لو لجو سجدوا ياكم عند صلاة سجدوا ياكم أهونغن أباتو كأقر متا أنا انديت أباتو ودى مسجد يهدي السو أي سجدم انداي بال عصر لمسجد قبا أباتو زور بيل ودى للا بوتابي هد أي سجدم إذن نقول ولا تحب ولا يحب أن يراك مثلا تارك الصلاة أباتو صلاة يسجدم لجي بلون دايك واتأبت بلونو ودع عصر يقبانجي السمة كان نجع الراسو يسجدم منالو علماء شو يه كسر مسرتو رياءنو إخلاص يلوم صلاة راسو اندل لنوم يكوترو لمن إخلاصو كما جمري أو سلتنك عليه قلت سنو اندموش قلت سكال هنا نقاروي إشي يه من يبالال إذا كان الإخلاص لا يوجد في المرحلة الأولى من العبادة طيب. وحصل هذا هنا قالوا إني راسي بعيني أيه تاني عند فلسطيني أنه إنجينير نو بطعم طلو دمو زالو أهون سجدوا ياكم والله يعني بدين يا شوفال በእነዚህ ነብዮች ሰይድና ዩሱፍ ሰይድና ዳውድ የእስራኤልያት ንግግር አለ አይደለም ሰይድና ዳውድ እኮ አንድ ቀን አንድ ሴት በጣም ቆንጆ አየና ከዛ በኋላ ጥራቆት ዋንሲያያት በቃ የታለ ባልዋ ተብሎ ባልዋ ወደ ጦር ሜዳ ላከውና አስገደለው ከዛ ልጅ እንደዚህ መሳሰለ ያፌዛል በነብዮች አንድ ቀን ሰግዶ ያቀም አሁን አንድ ቀን ወረቀት ጻፈና ለአለቃው ባክ 8 አመት ስለሰራሁ ደሞዜን ጨምርልኝ የሚል እንትኑ ሪፖርት ጻፈና ይዞት ወደ አለቃው ኦፊስ ገባ አለቃው ኢቃማ ሲያደርግ አገኘው አላሁ አክበር አላሁ አክበር መቅረብ ለመስገድ እኮ ነው አሁን ወረቀቱ ወረቀቱ በዛቴ ብላስ ከመጣውና እየሮጠ ሄደና ካለቃው ጎን ሆኖ መቅረብ ሊሰግድ አለቃው ያቃል እንደማይሰግድ ግን ዝም አለ አለቃውና እንግዲህ እሱ ወደ ሰላት ገብቷል አላሁ አክበር ብሎ ሲገባ ያ ልጅ በቃ እየሮጠ ሄደና ከእንትኑ ካለቃው ጎን ሆኖ መቅረብ ሰገደ ሰላሙ አለይኩም ሰላም አለይኩም አለና ከዛ በኋላ ሄደ ወረቀቱ ዛቴ ብላስ ከመጣዋል እንግዲህ ለምን ነው የሰገደው አለቃው ማሻአላህ ይሰግዳል ሙእሚኑ እንዲለው ነው አሁን አለቃው ሱና ሰገደና በጣም ተናደዋል እንግዲህ አለቃው አመጣና በወረቀቱ ደሞዝ ነው የሚፈልገው ሊጨምር شؤون الموظفين صافي 2 personal office አለ ينهى خدمات فورا بقطع كسرا እንዲገነጠል ሰውየው ከስራ እንዲወጣና ምትኩ ሌላ መሐንድስ እንድታመጡ within 3 days የሱን ገንዘብ የሱን ደሞዝ ሁሉ አጠቃላችሁ ተሰጡትና ከዚህ ካምፓኒ እንዲባረር ብሎ ጻፈለት አለቃው አለቃው በጣም ከባድ ነው ኦፊሱ ገብቶ የሚናገር ሰው የለም ሰውየው ወረቀቱ መጣችና ሲያያት ደሞዝ መጨመር የሚጠብቀው የነበረ ከስራ መባረር ተጻፈለት ማለት ነው አላሁ አክበር ሱብሃንአላህ አልአዚም ዲኑን ከሰረ ደሞዙን ከሰረ እንደገና ስራው ከሰረ ሱብሃንአላህ اذن ይህ ከመሰረቱ ኢኽላስ የሌለው ስራ ራሱ ዒባዳው ባጥል ነው ብለናል ثانيا ሁለተኛው ግን አለ ان تدخل في الصلاه من الاساس لله اذا دخل في الصلاه من اساس لله عصر لمسجد قبا لمان لمسجد نو يقبا لا الله كل زي يسجد تسويو ان عصر ندلمدو قبانا الله اكبر عليه انغدي بتشاون عصر يسجد نبرنا جماعه الفوبات يهون اندزي بتشاون يسجد نبر الله اكبر لنا بمجمر او ركعه قل اعوذ قرى تمام قل اعوذ برب الفلق من شر ما خلق قرسنا كذا بحالا ود تاش وردو ود ሁለተኛ ركعه سيهد لك عند تلك علقا يسو علقا نو يسو ابات نو يسو شيخ نو ويم اسو يميفراو سو بسعودي اقطاطر دومو يسو كفيل نو متو فيتو لا قچ عليه سو يوم انقرب ሁለተኛ ركعه الرحمن علم القران خلق الانسان علمه البيان لمندنو يا علقا ويباباتو ويمتنو ليسماو نو يفلقو علماوچو منالو اندኛو ركعه اندالات الله تقبلاتنا باخلاص لهونچ ሁለተኛ ركعه جن يسوان اجرنا يسوان ثواب ملچ بلو تلاچتو هيدو علالو مكنياتوم رياء سلاس گبالات ሁለተኛው ركعه يلچم يعني صلاته باطل نو ولتنيا سجد ان لهم لكن عدم اخلاصه رياء راسه يعني انتن ابلش الى له اذا الرياء لها مرحلتين اذا كان في اول بدايه العباده لا يوجد الاخلاص على طول صلاتهم وعبادتهم يبطلان معناته طيب هذا من الناحيه كسب الاجر اما من الناحيه العقديه انت في خطر يا اخي على اخلاصنا برياء متسجدوا بعقيده رقد كوسد نو كن بتام بادغنيا تن يالهو مكناتهم اشراك يادرك نو سلازي بتام تتنقق نو منلو لذلك شرع الاستغفار الله سبحانه وتعالى السلام عليكم ورحمه الله السلام عليكم بلا ست تشرس لمن دنو مجمر يا متلو استغفر الله استغفر الله استغفر الله سو بتطيقه وهون اندي اني سسجد سسجد قويتشي سبحان الله سبحان الله العظيم سل قويتشي اندي استغفار ارغالو بيل انت وانجل متادرغاچو سايتتاوقه وانجل متادرغاچو علو بسلام سنته توالله إخلاص يلم ممكن خشوع يلم يعني هني هل نقري استغفار أسفل جوال له طيب كذب هلا سل إخلاص من نجر ويعلنا إذا نقول الإخلاص في كل العبادات هو الأساس وذلك لقوله تعالى أساس دمه بصورة الكهف يلو آية السنو إخلاص أرجو له عززاً عند السؤال دمه بزو آية له يقول سبحانه وتعالى فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا عبادة سترق كنت آتي متهل نقر ليلا فطور التسقب لا الله بتشاب له سجد إيه عندنا يوركنه انقدي جنة مية سقب سنتنا شو بلنال هلتنا شو سوستنيا دموي الله فكر عليه إشي عندنا الإيمان بالله والذين آمنوا وعملوا الصالحات هلتنيا الأعمال الصالحة أعمال دم صالحة عندي هون سراء يتكأن أن الله مكبله سراء هلت تلالك مسسوة شالو بلنا عنده إخلاص نو أهونو ده هلتنيا نقبال لن أهوني هلتنيا ممكن نسمتاتشو يما تاقولي هون الشلال بدن بتكتاتلون أما الركن الثاني هو المتابعة نبياتشين انتكتله بساتشو سنة كلا دركو عبادة عبادة وفرسنو شي يهي درس او نمسات اتشو سلي متابعة ممكن يمج ارشا درس اللي هوني تشلال مكناتهم تنشت انكري على سلو هوني مدقاقم ياسفل لقوال شي من دنو النزي النبي صلى الله عليه وسلم يتولن السنة تكتلا لا الله عبادة من نادر قاتشو بزاك هوني ترونو والمتابعة يا اخوة هون جمري جمري اللو والمتابعة لها ستة أحوال أو ستة شروط نبياتشن يادرقوت يتكتاتل كلمه كتفلق سدست جنفروش سدست مسسوش سدست شرطوش سدست مسسوش اللوثن لالن يفلقا شو تقصد شرطوش نو أني واجبوش نو ويسمند نو أحوال نو يفلقا شو بلوت لكن سدست نقر سيقنيو الزاق زينو يا نبياتشن سنة تكتله هيدا هالي مبالو عندن بالستي يمتادر قات عبادة واندموشن هتوش يمتادر قو عبادة صلاة يهون حج يهون من يهون من يهون صدقاء يهون يفلقو النقر يهون لابد أن تطابق سنة النبي صلى الله عليه وسلم في جنسها جنسها مالت أين توا مالتنو وفي سببها يعني مكنياتو يهن عبادة يمتارقو مكنياتو من دنو سوستنيا في قدرها يهن عبادة يمتارقو يتوسننو سنتنو نبياتشن بمنك أيدوت أرادتنيا في كيفيتها يهن عبادة أقبابوا نبياتشن دي تارقو نيادرقوات أنتس نديتنو متارقو أمستنيا في زمنها يعبادة الزمن وقتنا قزي لكنو لكاد اللم مجرشاو سدستنيا في مكانها دمو بوتاو نبياتشن يوسنوت مهون اللبتنجي أنت كتشنقلات أهوتت مهون اللبت النزي سدس من دناتشو يا نبياتشن صلى الله عليه وسلم سنة أغنيا اللهو يميلو سو النزي سدس نقروش مكتات اللباتشو أبو أنيس هده لساق دويس اللي أبو أنيس اللي الله أبو أنيس يلم يصلاة كزيان ومسلا يا دلم اللي أبو أنيس الله هذا اللهم ما شاء الله أخي في الله الله أخي في الله أخي في الله إيش جنانو إيش جنانو أخي في الله اللهم مالتنا جنانو الله هذا اللهم ألو إيش ولا تمكن ألو اللي نينا سجأرسي هتشين سدس سجأرسات شو سوستو لأخي في الله ستأتشو ألو سوستو لأبو أنيس أتشونا النسو بدن بارغو يا برارا له إن شاء الله إشي النزي سدسناتشو جنسها سببها قدرها كيفيتها زمنها مكانها النزي سدستو يعباداو انتنو إشي عند النبل جنسها يعباداو أينت ينبيهات سنة متعبك أن سنة مكتل اللبن لمسالي عرفة عيد أضحية سنة نو عند العلماء شو دومو واجبالو ከነጋ ሁኑ ኢድ አረፋ ችሎታ ያለው ሰው አንድ በግ ማረድ ምንድነው ሱና ነው አንዳንድ ዑለማዎች ደግሞ ዋጅብ ነው አሉ እሺ አሁን ጅንሱ ምንድነው ወንድሞች ጅንሱ ማለት አይነቱ ምንድነው ነቢያችን የተውልን በአረፋ ኢድ ምን ለማረድ ነው ነቢያችን የተውልን እስክጻፉልኝ በግ ነው ወይስ አህያ ነው ምን ለማረድ ነው እሩድ በግ ወይም ፍየል ወይም ግመል በሰባት ወይም ደግሞ በሬ በሰባት ይሄ ነው አይደለም ሰውየው መጣና والله ሁሉ ደም አፍሰስ ነው ምን አለበት ብሎ ዶሮ ቢያርድ በዒድ አረፋ ዶሮ ቢያርድ ኡድሂያው ትክክል ነው ሱናን የተከተለ ነው ወንድሞች ሱና የተከተለ ነው አንድ ዶሮ ቢያርድ ነው ምክንያቱም ነቢያችን በግ ነው ያሉ ወይም ፍየል ወይም ደግሞ በሬ በሰባት ወይም ግመል በሰባት ነው ያሉ ሰውየው ግን በቃ ደሳለው ዶሮ ነው ማርደው ብሎ ዶሮ ካረደ ምን እንላለን የነቢያችን ሱና በጅንስ ተሳስተሃል በጅንስ ማለት በአይነት አይነቱ በግ ነው ያሉ ነቢያችን አንተ ግን ዶሮ ስላረድክ በጅንሱ ተሳስተሃልና ሱናው አላገኘህም هذا العمل ليس عمل صالح ما شاء الله قلتنا مثلاً هذا لا عند مثال يبقى كان مثال وش بزوبة متى إما تبى شوال سلزي بق مرد يلبت عند بر أنتو درو كردة ويم إرجب كردة الله يقبل لهم إندى إضحية لمن بق نو يتبع لي يهن جنسي بلال إيش هو التنيا ويم دمو ليلا مثال استأشوف تنش نبرا الله شو صلاة الجنازة እንዴት ነው የሚሰገደው ወንድሞች ሰላተል ጅናዛ ስንት ረካዓ ነው ሰላተል ጅናዛ ሲጻፉልኝ 4 ረካዓ ነው 6 ረካዓ ነው ስንት ነው 8 አለኝ ያ ወለድ 8 ረካዓ ነው አንድ ደሞ 1 ረካዓ አለኝ ረሳቁ 4 ረካዓ አለኝ አንድ ደሞ 5 يعني للعلماء قولان ثلاثة أقوال عنده أم استركع علي عنده أم أرادت ركع عنده سم من تدرسوا من تلا الله شو نانته نورك عالج ما شاء الله أبو أنيس نورك عا طيب من دنو أم حنان نورك عا طيب من نرق من دنو مبالو وندوش زيرو ركعة يا أخي من ساد اللهم تلو بولنجي تكبيرا الله أكبر أرادت تكبيرا نو ركعة للم وندموش ركعة مالتكو ركوع سجود يالبت نو سلزي أرادت تكبيرا نو إيش يا صلاة الجنازة جنسو من دنو بلاتشو أرادت تكبيرا قمه إجه ينسى تكبيرا متارقونو عندو متانا هلت ركعة بسجد بركوع بسجود بتسبيح بتهليل بسلامة بالتحيات من عمل هلت ركعة بسجد من تساستوال جنس العبادة የንቱ ሁኔታ የዒባዳው ሁኔታ የዒባዳው ፍጥረት እንትን ተሳሳተ ጅንሱ እሺ ሁለት ምሳሌ ከሰጠው ይበቃል መሰለ ጅንስ ወደ ሰበብ እንሂድ የዒባዳው ሰበብ مثلاً عاشوراء ማለት محرم 10 ሲሆን እንጾማለን አይደለም 10ኛው ቀን 9ኛና 10ኛ ወይም 10ኛና 11ኛ ከፈለክም 9ኛ 10ኛ 11ኛ ትጾማለህ አይደለም እንዴ ነቢያችን የተውልኝ ይሱና ነው አንዱ አመጣና መጾም ትቶ እንዴት የመሰለ ግብዣና ድግስ አደረገ ሰዎቹ ጠርተው ማሻአላህ ሁለት በግ አርዶ በያነቱ ምግብ በያነቱ ፍራፍሬ በያነቱ ምናን አምጥቶ ሸቶ ቀባን ምናምን እንደዚህ የምንድነው ብንለው የዓሽራ ነው አለ አላሁ አክበር ጅንሱ ተሳስተሃል አለው انه سببه تساستهال يعني يا عاشوراء يتبالو سببكو يهن اهون يالكو يا عاشوراء سبب ليهون ايتشلم انلوالن طيب سببه صيام نو ميدرغو انجي انتنا ادلم طيب مثلا شوال يهن ምሳሌዎች ካበዛው እንዳይላችሁ ሰበብ አሁን የሰጠዋችሁ ሰበብ ነው በአሹራ ድግስ አርጎ ግብዣ አርጎ ሰው ቢጠራ ረተሳስተሃል እንላለን قدرها የዒባዳው ቀድር አለ ቀድር ማለት ናምበር ክምያ ብዛቱ የዒባዳው ብዛት አላህ ነቢያችን የደነገኩት ቢሆን ነው ሱና የሚባለው መተለን ነቢያችን ሳሰለምና አላህ ስብሐ ወተዓላ የሸረዐልን ምንድነው አራት እንድናገባ አይደለም እንዴ والله عند متانا اني كو غوبزني 10 سيتوچ كو تشلاله سكشوالي بتام باور አለኝ ገንዘብን በጣም ብዙ ገንዘብ አለኝ ብሎ 7 ሚስቶች ቢያገባ ምን ትላላችሁ 7 ሚስቶች ለምንድን ነው 7 የምታገባ አረ ችሎታለኝ ምንድን ነው አራት ደሞ አራት ባንድ ለሊት ሁሉ ምርግፍ አርጋቸው ነው ማድረውኮ 7 ቢመጡ ይነ ይችላልሁ ካለ ምን ትላላችሁ ይፈቀድለታል ላ ለምንድን ነው ተሳሳተው ሰይቶች ማግባት አይደለም ቁጥሩ ተሳሳተ አራት ብቻ ነው የሚፈቀድለት تمام طيب مثلا ظهر አራት ረካዓ ነው ሰው ያው መጣና እኔኩ በጣም ቸርነኝ አዛኝነኝ እና አምስት ባረገው እብሎ አምስት ረካዓ ቢሰግድ አላህ አይቀበልልህም ቁጥሩ ተሳስተሃል እንለዋለን እሺ ሶስተኛ አልከይፊያ የዒባዳው አገባብና አደራረጉ ያኒ ስልቱ لتساساتم تشلاله مثلا بدا الوضوء برجله وضوء سيادرق باقرو جمرنا كذا وهلا ودفيتو هيدي اندغنا تملسنا ود مسح الراس متانا اندغنا ود اجو متا لا نبياتشين يالوت ابداوا بما بدا الله به الله بمن جمره يا ايها الذين امنوا اذا قمتم الى الصلاه فاغسلوا وجوهكم وايديكم الى المرافق وامسحوا برؤوسكم وارجلكم الى الكعبين سلازي باغرو جمرو بهد طيب سلازي رستو كهونه يي ليلا غداي نو كن ياوقه اغبابو بيساسات من تلاله اغبابو تساستوال انلنا وضوء ثانيا وضوء ارق انلوالن طيب اهون امستنياو الزمن بزمن بوقتو لتساسات تشلاله مثلا عنده والله حجكو ذو الحجه نو اسرنيا ذو الحجه نو بس بتام وقتكو نو ذا غزي ما نتشلوال يا اخي من قالبش شوال بنارقو بلو شوال حج بيارق من لوالن زمنو تساستهال ان لوالن تمام مثلا صدقه الفطر عيد نو ميهونو عيد دمو كصلاه العيد بفيت مهون قالبت كصلاة العيد بهالا صدقة الفطر بياوت أمن الوالن والله الله عند صدق أي قبل وال عند صدقة الفطر جن أي قبلوا مكنياتهم جزيو تساستهال جزيو أسلفهال إن الوالن إذن نقول بجزي كسنة وتهال إن ال سبعة تنياو المكان المكان بوتاو راسو نبياتشين يدنا جاكوت مهون اللبت مثلا اعتكاف اعتكاف من مالتنا وندموش برمضان لمثالي السر كان سيقروا عيد بزو الله يودداد شو سووش بمسجد السر كان راسات شو أسروا الزا راسات شو ندك ند أسر بيت أسقبتو لعبادة بيتشا كوش أميلوت اعتكاف ببالان سو يومت أن يا أخي مسجدوكو هلو عبادة دلو من دي إبيتي عند كفل عليك السوان زقت تارجي السر كان كزا سالوت آ እዛ ዒባዳ ባደርጉ ቁጥሩ ነው ብሎ በቤቱ ኢዕቲካፍ ቢያደርግ ምን እንላለን ወንድሞች ቦታው ተሳስተሃል እንለዋለን እሺ እነዚህ ናቸው ስድስት አሁን ምሳሌ ልሰጥና ምሳሌ ከሰጠሁ በኋላ ወደ አኺ ፊላህና ወደ አቡ አኒስ ወስዳቸዋለሁ ምሳሌ ልስ ለምሳሌ ቅራአት ያሲን ያሲን ወልቁርአን አልሐኪም እኔ ልንገራችሁ እንግዲህ ሁላችሁም ታቃላችሁ ሞት አንድ ሰው ሲሞት ሲቀበር عند ويم اگر بيت موتو كسوست عرات تقن سماننا اي سنيو كونو يوموتونا استن سبا سبلاچ سبا سبلاچو ورغواد گبا حسابون جمره موتوال الفوال لكن ياسين قرالو اشي اشي ياسين مندنو ميلو وما تقدموا لانفسكم بلاو جمرالو كذا قل والله قرالو مسلين قل اعوذ يقرالو اندغنا قل اعوذ يقرالو كذا وهلا ياسين يلالو ያሲን ሲጨርሱ ደሞ ተባረክ ይላሉ ይን ሲጨርሱ ደሞ ሰላት አለ ነብይ ያደርጋሉ ካልተሳሳትኩ ማለት ነው ቅርታ ያሲን ሰዎች እንዳት እዚ ላይ እንዳት ሰድቡኝ እኔ አላቆም እንዲያውም ግን በጻነቴ ስሰማው ነው የነበርኩት ከዛ በኋላ ያኒ ኖ ይለኛል አንዱ እሺ ምን ማለት በቢድዓው ከተሳሳትኩ ንዕመ ስተት ነው አሁን ተባረክ ሲቀሩ ሰላት አለ ነብይ ያደርጋሉ መሰለኝ ከዛ በኋላ አህደይና ለሁ ነዑዙ ቢሂ ምናምን ይላሉ እንደገና መንዙማ ይጀምራል ትንሽ መንዙማ ያደርጋሉ እንደገና የሚያደርጉት ዱዓ አለ ዱዓ ያደርጋሉ እንደገና ቁል አዑዙ ቁል ወላሁ አሐድ ቁል ያል ካፊሩ ምናምን ይቀራሉ ይሄን ቅንብብር ተቀናባብሮ ኦርጋናይዝድ ሆነ እንደዚህ በቃ ጥምር ብሎ እንደ አንድ ባንች የመጣልን በስድስቱስ እንለካቸው በስድስቱ መጀመሪያ ጅንሱ ይህ ቁርአን ጅንሱ አይነቱ ነቢያችን ያደርጉት ነበር አላደረጉትም ከይፊየቱ ሁኔታው ያኒ مثلا ሰበቡ ሞት ነው አይደለም طيب ነቢያችን አንድ ሰው ሲሞት ያሲና ያስቆር ነበር አልቀሩ ጅንሱ አይነቱ ራሱ ይሄን አሁን ያልኳችሁ አይነቱ ነቢያችን አያውቁትም ይሄ ነገር ከይፊየቱ አገባቡ ራሱ አገባቡ ቅድመ ተከተሉ ነቢያችን ያውቃሉ አያውቁትም ዘመኑ ያኒ ጊዜው ራሱ በሶስተኛ ቀን ነው በአንደኛ ቀን ነው በአምስተኛ ቀን ነው በሰባተኛ ቀን ነው ይሄን ነገር እነሱ የሚወስኑት በዘመኑ ራሱ መካኑሁ ናን በቀብር የሚቀሩ አሉ አንዳንዱ በቤት የሚቀሩ አሉ እና ራሱ በስድስቱም የሱና መለኪያዎች ያሲን መቅራት ውድቅ ሆነ ተገኘ ኢዘን ሱና አይደለም ደሞ አንድ ነገር በሉ ሱና ያልሆነው ነገር ሙቃብሉ ምን ይሆናል ቢድዓ ይሆናል እማ ሐራም ይሆናል ስለዚህ ሱና ያልሆነው ነገር ያኒ ምን ይሆናል ያኒ ቢድዓ ይሆናል ማለት ነው እሺ ለምሳሌ احتفال المولد የነቢያችን መውሊድ ተብሎ ስንት ድግስና አዙማና ምግብ ምናምን መንዙማታት የሚደረገው በዚህ መለኪያን ለካቸው ሰበቡ ምንድነው ነቢያችን የተወለዱበት طيب ነቢያችን የተወለዱበት ሰሃባዎቹ አላደረጉም ጅንሱ ምንድነው ጅንሱ እንግዲህ ያኒ መውሊድ ነብይ ነው ማድር እንደምን እንደሚያደርጉ ሰላት አለ ነብይ ያደርጋሉ ከይፊየቱ ዘመኑ መካኑ በሙሉ ከሱናው ጋር የማይጣበቅ ነገር ነው እንላለን መጨረሻው زيارة قبر الولي عند ولي يتبالو بيأمتو أسر بريتاردو يميد الرقلت انتن إنيا من ناقو نقر هلو بسببو نو بجنسو نو بكيفيتو نو بزمانو نو بمكانو إذا قبر هيده مكانو قبر نو إذا هيده زيارة درقنا أسر بريتارد يميلو يت نو يتقنيو زمانو سلمن دنو بيأمتو بتوسنك أن يميد الرقو ከይፊየቱ አገባቡስ የሚያደርጉት ነገር አገባብ ከየት የመጣ ነው ጅንሱ ራሱ ጅንሱ ያኒ አይነቱ የዒባዳው አይነት ነበር ወይ ሰበቡ ነበር ወይ የለም በሁሉ መለኪያው ይህ መውሊድ ይህ የወሊ ዚያራ ይህ ያሲን መቅራት በስድስቱ መለኪያዎች ውድቅ ሆነዋል ስለዚህ ሱና አይደለም ቢድዓ ነው እንላለን ወንድሞችና እህቶች እነዚህ ስድስት በጥርሳቹ ንከስዋቸው መለኪያ የሱናና የቢድዓ መለኪያ እነዚህ ስድስት ናቸው ተግባባን ወንድሞች ወላላት ተግባባንም እሺ አሁን ቆምና አንደኛው ሁለተኛው ሶስተኛው ወይም ይፈልጉ اخي في الله ሶስቱ ሰድና ግለጽልን አቡ አኒስ ከዛ ቀጥሎ ሶስቱ ሰድና ግለጽልን ከዛ በኋላ ለሩሙ እሰጣለሁ ይኔ ሩሙ ምንድነው የሚያርገው አንድ ቢድዓ ያመጣና ይህን ነገር እስቲ በስድስቱ ለኩልን ይላል መለኪያ ነው ቆአሁን የተማርነው ሱብሃንአላህ አልዓዚም ሳይታወቀን ትልቅ ላቦራቶሪ ኤክስፐሪመንት ነው ያደረግነው አሁን እሺ አሁን ለአኺ ፊላህ ከዛ ለአቡ አኒስ ከዛ ለሩሙ ማይክ ፍሪ ሰላሙ አለይኩም ወራህመቱላሂ ወበረካቱ ኢንሻአላህ ተዓላ አንድ 20 ደቂቃ አለን ወደ ሶላት ልንሄድ እኔና አቡ አኒስ እንግዲህ 10 ደቂቃ ተከፋፍለን ሶስት ተከፋፍለን የቻለውን ያህል እናስተላልፋለን እንግዲህ ነብያችንን ሰለላሁ ዐለይሂ ወሰለም መከተል አንድ መልካም የሚሰራ ሰው ሙዋፈቀቱ ሀዲ ነብይ ሰለላሁ ዐለይሂ ወሰለም የነብያችን ዐለይሂ ሰላቱ ወሰለም አከሃድ የሱ አከሃድና የነቢያችን አከሃድ መጣጣም እንዳለበት ነው አከሃዱ በምን ነው የሚጣጣመው ከተባለ في جنسها وسببها وقدرها وزمنها وكيفيتها ومكانها የሚለው ስድስት ተጠቅሰዋል ሶስቱን ልጥቀስላችሁ جنس አይነቱ የዒባዳው አይነት ነቢያችን ሰለላሁ ዐለይሂ ወሰለም ያደርጉት የነበረ ለምሳሌ ያህል ዒድ ምን ያርዱ ነበር ነብይ ሰለላሁ ዐለይሂ ወሰለም በግ ያርዱ ነበር ወይም ላምና ገመል ለሰባት ለሰባት ሆነው ያርዱ ነበር ዒድ ሲደርስ ኡድሂያ ሲያርድ ሰውየው በግ ካረደ ሱናውን ተከትሏል ይባላል ወይም ፍየል መልካም ይሆነ ወይም ደግሞ በሬና ገመል ለሰባት ለሰባት ሆነው ካረዱ ያው የዒድ ሰዋብ አግኝተዋል ተብሏል ሰውየው መጣና ኢንስቴድ ኦፍ አንድ በግ የፈለገ ያህል ዶሮ ይሁን 30 ይሁን 40 ዶሮ ይሰበስብና አንገት አንገታቸው ቆርጦ አንዳንድ ይዛችሁ ሂዱ ቢል ሱናው ተከትሏል ወይ ከተባለ የነብዩ ሰለላሁ ዐለይሂ ወሰለም ሱና አያገኝም ሌላ ሰዋብ ፈልጎ ከሆነ የሚያበላው ሰዋብን ያገኝ ይሆናል ግን የዒድ ሰዋብ አያገኝም ዜሮ ነው ይባላል ይሄ አይነቱ ስለተለያየ ሌላኛው ሰውየው ሶላተል ጀናዛ ሲሰግድ ነብያችን አለይሂ ሰላቱ ወሰለም ሲሰግዱት የነበረ አይነት ሩኩዕና ስጁድ ያለው ነው ሰውየው ግን ሩኩዕም ስጁድም አድርጎ ቢሰግድ ሶላተል ጀናዛው ሱና ሆኖ ሳለ አስተጋገዱ አይነቱ ግን ተበላሸ የነብይ ሰለላሁ ዐለይሂ ወሰለም ሱናን አልተከተለም ይባላል በነገራችን ላይ ይሄ ገጠመኝ አለ አንዱ ዳዒ ዳዕዋ ያደረገ ይሄድና አንድ ቦታ ላይ ሄዶ ሰዎች ሰው ሲሞትባቸው ላይቱ ላይ ስጁድም ሩኩዕም ያደርጋሉ ሶላተል ጀናዛ የሶላተል ጀናዛ አስተጋገድ አያውቁም ሶላተል ጀናዛ እንጂ ብቻው ቆሞ ሲቀር ከዛ አከባቢ ካለው ዓሊም የሚባለው አልተግባቡም ነበርና እዩት የሞተው ሰው እየሰለጠላው ቆኖ ብቻው ቆሞ የቀረው ሲሉት ያ ዳዒ ቀጥቅጠው አስተቃይተው ላኩት የሚባል ገጠመኛል አንዳንድ ቦታም ህክማ አስፈልጋል ኢንሻአላህ የቢድዓን ለመቀየር ወይም አንድ መጥፎ ነገር ሌላኛው እስቲህዛእ ማድረግ የለብንም ኢንሻአላህ ስንጽፍም ራሱ በቢድዓ የተለከፉ ሰዎች እኛ በእነሱ ቦታ ብንሆንም እኛም እንደነሱ ነበር ምን ሆነው እና አላህ ይጠብቀን ካለብን ደግሞ ቢድዓ አላህ ይገላግለን የነብያችን ሰለላሁ ዐለይሂ ወሰለም ትክክለኛ ተከታዮች ያድርገን ቢድዓ በሚሰራ ሰውም ሆነ ሌላ ስራ በሚሰራ ሰው እንዳታሸፉ በእኛ በእውቀታችንና በኃይላችን አይደለምና አሁን የነብዩ ሱና እየተከተልን ያለ ነው ዳዕዋ ቦታም እየተቀመጠ ነው ሁለተኛው ሰበብ ነብያችን አለይሂ ሰላቱ ሰላም ያደርጉት የነበረ ሰበብና ሌላው የሚያደርገው ያለ ሰበብ ከተለያየ አሁንም ቢድዓው ውስጥ ገብቷል የነብዩ ሰለላሁ ዐለይሂ ወሰለም ሱና አልተከተለም ይባላል ለምሳሌ ያህል ቁርአን ሲቀራ ቁርአን መቅራት ነብያችን አለይሂ ሰላቱ ሰላም አዘውትረው ቁርአን ይቀሩ ነበር ሱሐባዎችም እንደዚሁ ሰበቡ ግን ቁርአን ያላህ ከላም ስለሆነና ወደ ጀነት ስለሚያቃርብ እንጂ ለሞተ ሰው ለተለያዩ ነገራቶች ተብሎ አልነበረም አንዳንድ ጊዜ ለቅሶ ተቀምጠን ከመናወራ ቁርአን ብንቀራ ምን አለበት ይላሉ ያቺ ቢድዓ አስተከው ለመሄድ ብለው ነው እኔ አንድ ጊዜ ተሰብስበው ከመናወራ ቁርአን ብንቀራ ምን አለበት አሉኝ ማውራት እኮ حرام አይደለም حرام የሆነ ንግግር አታውሩ እንጂ አታውሩ ያላችሁ ማን አለ ለምን አታወሩ ማልኳቸው ቁርአን ለመቅራት ደግሞ ሰው እስኪሞት ድረስ መጠበቅ የለባችሁም ጧትም ማታም ሌሊትም ቅሩ ለምን ከሞት ጋር ታያይዙታላችሁ አልኳቸው ብቻ ወዲያ ወዲ ተጠማዘዙ ሰበቡም ነብያችን አለይሂ ሰላተ ሰላም ለምን ያደርጉት እንደነበረ ከቀየር ነው አሁንም ቢድዓ ውስጥ የምንገባበት ሁኔታ አለ ሶስተኛ ደግሞ የዒባዳው ልክ መጠኑ መጠኑና ወይም ቁጥሩ ወይም ልኩ ነብያችን ያደርጉት ከነበረ አልፎ ከሄደ hatta መልካም ስራ እንኳን ቢሆን ያስከስሰዋል በተለይ يعني መልካም ስራ ስላችሁ ሶላት ማብዛት ወይም ቁርአን መቅራት ማብዛት ማለት አይደለም አንዳንድ ጊዜ ለምሳሌ ሶስት ሰዎች በነብያችን ዘመን አለይሂ ሰላተ ሰላም መጡና ከነብያችን ዒባዳ አልፈው የራሳቸው ክሬት ማድረግ ሲፈልጉ አማ انا ብለው ጀመሩ ነብዩ ሰለላሁ ዐለይሂ ወሰለም ምሳሌ ለአርሁባንየ ተፊዲ ሰላም በእስልምና መመነን የለም አይደለ እመነናለሁ ለዒባዳ ብቻ መነናለሁ ካለ ይሄ ሰውዬ የነብያችን ሰለላሁ ዐለይሂ ወሰለም ሱና ኸልፈሃል ነውአለን مع انه حتى في العباده بيهونم እንኳን ማለት ነው ሱናውን ተከትሎ መጓዝ መቻል አለበት አንዳንድ ጊዜ ዝህድና ብለው ብር በእጃቸው እንኳን አይነኩም በቀለም እንደዚህ ግፍት ያረጉታል ይባላል እንደዛ አይደለም ገንዘቡን ትይዝና خير ቦታ ላይ ታውለው አለ የዒባዳ አይነቶችና ልካቸው ሌላኛው ስለ ጋብቻን ተነስተዋል ጋብቻም እኔ ያጋጠመኝ ልንገራችሁ አንድ ቦታ ረመዳን ያፈጠርን አንድ ሰውዬ ሊያስፈጥረን ወስዶን ስድስቱ ሚስቶቹ ማፍጠሪያ ይዘው መጡ። ሙስሊም ነው። ስድስቱ ሚስቶቹ ማፍጠሪያ ይዘው መጡና አንድ አጎት ያለ እነዚህ ሴቶች የማናቸው ሲል ሚስቶቼ ናቸው ይላል። እንዴ ሰውየው ስታዩት ጺሙ መርዘሙ እንዲያው የሱና አለባበሱ ይሄ ዒማማውና ጀለብያው ሱብሃንአላህ አልከሪም በጣም በቃ የሆነ ትልቅ ዓሊም ነው የሚመስለው። ስድስት ሚስቶች ደርድሮ ስድስቱ ሚስቶቼ ናቸው ለዛውም ስድስቱ እኮ ወልደዋል። ከዛ በኋላ እንዴ ከአራት በላይ ማግባት ይቻላል እንዴ አልኩት እኔ። ስለው ነብያችን 9 አግብተው የለም ወይ እንዲያውም 3 ይቀረኛል አለ። የቱ ጋር እንደሆነ ገደቡ አያውቀውም ልኩ አያውቀውምና የተቀመጠለት ገደብ አለማወቅ 5 ምስት ወይም 7 ምስት አገባለው ካለ የተቀመጠለት ቦታ ያኒ ቦታ አልፈሃል ይባላል። የመሳሰሉ በቁጥር መሆነ በዒባዳ አይነቶች አልእክትሳሩ አለ ሱና خيرٌ من الاجتهاد في البدعة ሱናውን ተከትለህ በሱና ላይ ማሳጠር خيرٌ من الاجتهاد في البدعة بدعة ላይ ከምትዳክርና بدعة ላይ ከምትለፋ ሱናውን ብቻ ይዘህ መጓዝ ይበልጣል። حسن البصري رحمه الله تعالى فإن استطعت ألا تحك رأسك إلا على سنة فافعله እንዲያው ጾግረህ ለማከክ እንኳን ነቢያችን በምን መልኩ ነበር ያክኩት የነበረ ብለህ ለማድረግ እስከቻልክ ድረስ ሱናውን ተከትለ አድርገው አሉት። ሱብሃንአላህ ጾግረህ ለማከክ ይሄን ያክል ሱና የሚያስፈልግ ከሆነ فما بالكم في العباده وغيرها عبادهنا ሌሎች ነገራቶችማ ነቢያችንን መከተል በጣም ያስፈልገናል። አላህ ያግራልን በእያለንበት ከቢድዓን ከሙብተዲዑችም አላህ ይጠብቀን። ሙብተዲዑችም ሂዳያታቸው የሱና ሰዎች ይበላቸው በእነሱ የሚመጣብን ያለ ጥቃትም አላህ ያቆምልን። ወሃዳ ቢላሂ ተውፊቅ ሰላም አለይኩም ወራህመቱላሂ ወበረካቱ ማይክ ፍሪ ኢንሻአላህ። السلام عليكم ورحمه الله وبركاته انتنا ادرجو سلانبره سيقدا سلانبره نو سوري غزي بموسدي جزاكم الله خير الجزاء استاذي وحبيبي اخي الله اني مستني انجدي لموكر سميس كتنسى درس انجدي ثلاثتون استاذ اخي الله ابرار توتال شروط العباده وانه من الاصل في العباده المنع والتحريم سلابد ولا بد العباده بالنفس والحياء የግደታ ነው ሸሪዓችን አይነቱ ደሞ ለዛ ለዒባዳው ነፍስ መኖር አለበት ከረሱላችን ዘለስሙ ከቁርአን ካላህ ሱብሃነሁ ወተዓላ የመጣ መሆን አለበት እንጂ አንድ ሰው አንስቶ ዝሙን እንደፈለገ ሊያርክ ስለማይችል ሹሩጥ ለዒባዳው ኡስታዛችን እንዳመጡት ያው አንተ ኩነ ሙዋፈቀተ ለሸሪዓቲ في سببها وجنسها وقدرها وكيفيتها وزمنها ومكانها አሁን ሶስቱን አንስተዋል ኡስታዝ السبب الجنس القدر ስለሄደ እኔ የሚቀራውን ሶስቱን አብራራለሁ። አልከይፊያ ከይፊያው ለምሳሌ አሁን ውዱ ቅድም አብራርተውታል من بدا الوضوء بغسل الرجل لا يقبل لانه خارج عن الشريعه في كيفيتها ليلام እንደዙ በከይፊያ የማይስማማ ከሆነ ከሸሪዓችን በፍጹም ተቀባይነት አይኖረውም ማለት ነው። ሁለተኛው الزمن አሁን ለምሳሌ በሐጅ ጊዜ ዘመናቱ እየተቀያየረ ስለሚመጣ በቀመር ያቆጣጥረ ስለሆነ ሁሉን ወራት ይነካዋል። የሞቃቱን ይነካል፣ የቀዝቃዛውን ይነካል፣ ቆንጆ ወይዘር ያለበትን ይዞራል። ስለሚዞር እኔ በሙቀት አልወድም ወይም ብርድ አልወድም ብሎ ማይልድ በሚሆንበት ወር የሐጅ ዘመን ባልሆነበት ጊዜ በዛ አረጋለሁ ብሎ ቢያደርግ ተቀባይነት የለውም። لمن من حج في غير شهر الحج لا يقبل منه تقبلت عين وراه سلازي يزا يور يحج ورات طبقوا ليادرك يغدي لوال معناته لو هولتنيا سيون ثلاثتنيا دمو المكان من اعتكف في بيته ابيتوني مسجد يجكم ادرك اني زو شاين سفلق بالبيت تسقنيالج كل نجر زيمتشنيال መስጂድ ጫጫት አልፈልግም ቤት የዝሁ ዚክር ያረኩ ቀመጣለሁ ብሎ ኢዕቲካፍ ቢያረግ ቤቱ ያደርግ ወይም ደግሞ ከመስጂድ ውጭ በሆነ ነገር ኢዕቲካፍ ያደርግ ላይቅበልን ለአንኑ ኻሪጅን አን ሸሪዓቲ ፊል መካን እና ወከዛሊካ አዱአ اللهم بارك ለላ ለገባ ነው መግባት አልፈልግም ይሄናል ነካ እና አሁን ሶስት ተገልጿል ስድስት ናቸው ማለት ነው ቅድም ኡስታዝ እንደገለጹት ስድስት ሰበቦች አሉ እነዛን የግደታ መመዘኛ አንድ ነገር ሲደረግ ካየነው ቢድዓ ለመሆኑ እነዚህን መመዘኛ ናቸው ማለት ነው ሚዛን ናቸው እዚህ ላይ እናስቀምጣቸው አንድ ነገር የሚደረገው መውሊድ ይሁን በረጀወር የሚያደርጉት ኢባዳም ይሁን በሻዕባን ላይ የሚያደርጉት ኢባዳ ይሁን ለምሳሌ ሻዕባን 15 ይሁን የሚጦሙ ሰዎች አሉ በ15ኛው ቀን የሚሰግዱ ሰዎች አሉ እንደነዚህ ያሉትን አምጥተን እናስቀምጣው ለሚዛን ላይና እዛ ካልተስማማ ሰውየው ሙብተዲዕ ነው ከእንደዚህ ያለን ርቅ ይገባናልና والله اعلم በጣም ጥሩ ዛሬ ተሰጠነው ትምህርት ትልቅ ለሁላችንም ትልቅ ሚዛን አግኝተናል ነው ብየም ገምተው بارك الله فيكم ማይክ ፍሬ نعم انتما وبارك الله فيكما اخي في الله وابو انس الله يجمرلكم ان شاء الله አሁን ወደ ሩሙን ሄድና እዚ ያላችሁ 250 ሰዎች በበደር ያላችሁም እንትን እስቲ ስጡን አንድ ቢያንስ ሶስት ነገር ስጡን ሶስት ቢድዓ የምታቋቸው ቢድዓ ይሄን ቢድዓ በስድስት ሚዛን መዘኑልን በሉና አብረን እንመዝናለን አሁን ኮ ሚዛን አገኘንኩ አሁን አልহামዱሊላህ አንድ ቢድዓ አምጡና ይሄን ቢድዓ በዚ ላቦራቶሪ ያለን ኤክስፐሪመንት እንትናረጋለን ትክክል ከሆነው ኢባዳው ትክክል ነው እንላለን ካልሆነ ግን በጣም ቢድዓ ነው እንላለን ወበር السلام عليكم ورحمه الله وبركاته هذه بدعه سبحان الله جينيريشن تو جينيريشن موجوده حصل والدي عندما توفى الله رحمه الله اجبر امي بعد 4 شهور و10 ايام بعد 4 شهور و10 ايام ان يذبحوا ذبيحة ويتجمعوا في غرفة واحدة النساء والغرفة الثانية رجال الرجال يقرؤون القرآن سور طبعا ياسين وتبارك ما في آيات أخرى من القرآن سبحانه وتعالى والنساء هنا يأمنون وفي تمر طبعا ذبيحة وأكل وشرب يعني عزومة سبحان الله طبعا قبل ما يحصل احنا كنا في بلاد الغرب وقلنا يا ماما هذا غلط وهذا بدعه وهذا وهذا فقالوا طبعا جدتي الله يرحمها والعجائز اللي كانوا معاها لا ما تسمع اولادك ما يعرفوا في الدين ولا شيء الواحد بعد الزوجه بعد ما زوجها يموت 4 شهور و10 ايام لازم تتحنن ولازم يذبح ذبيحه ولازم يتعمل عزومه والناس يتجمعون الرجال كما قلت يقرؤون القرآن ياسين وتبارك والنساء يأمنون وحفلة وما شاء الله فهذه نعم بدعة وما شاء الله الميزان اليوم موجود والحمد لله ولكن هذه البدعة ما تزال إلى هذا اليوم فأجيرون إن شاء الله جزاكم الله خير السلام عليكم ورحمة الله وبركاته وعليكم السلام ورحمه الله وبركاته انقدي يا قربتش وبر قلص نو عند سو سيموت بالوا سيموت مالت نو كاس كارات امت كارات ور 10 كان بهالا ما شاء الله سيتوا انقدي لبسوات تغيرالچ غلوان تتطبالچ حنا تارغالچ كذا بهالا عند بغولت بغير داردال ወንዶቹ ይጣራሉ ይበላሉ ይጣጣሉ በየአይነቱ ነው ነጭ መረቅ አምጡት ስኳር የሌለው ሻይ አምጡት ይያልክ ነው ያሲን ይቀራሉ ሰላት አለ ነብይ ያደርጋሉ ዱዓ ያደርጋሉ ሴቶቹም አሚን ይላሉ እንደገና ደሞ እንግዲህ እናንተ ታቃላችሁ ሴቶች የሚደረገው ተቀላላ ይሄን ቢድዓ እስቲ በሚዛን እንምዘነውና ትክክል ከሆነ እኛም እንከተለዋለን የሚገርማችሁ ነገር እኔ አንድ ቀን ንግራችሁ ነበር እዛ ወደ ርፍት ከሳውዲ አረቢያ ወደ አገራችን ሄድኩና ከዛ በኋላ አንድ ትንሽ ከተማ አለች እዛ ሰዎች ተሰባስበው ጠሩኝና እዛ አደረን ማለት ነው አንድ ቤት አደረንና ስንጫወት አደረን ጥዋት ገና ኮኖ በሁለት ሰዓት ጥዋት يعني ساعة 8 الصباح የቤቱ ባለቤት ነው ልክ እንደ እብድ እኮ ነው የሆነው ባካቹ የነሚስት ምንነካሽ አንቺ የነጠላ ያምጥልኝ ብትሪ ያምጥልኝ ምናምን አምጥልኝ ባክሽ ባሱ እንዳይ ተወኝ ምናምን ይላል ከዛ ኋላ ምን ሆነው ሰውየው ስለው ምን ነው እኔ እኮ ዒዳ አለ ባስመራ ከተማ ዒዳ ስላለ አሁን እኮ መድረስ አለብኝ አለ ሰውየው እኮ ነው ምንድነው ዒዳ አልኩት እንዴ የሐጅ ሙስጠፋ ሚስት እኮ ሐጅ ሙስጠፋ አራት ወር ከአስር ቀን አደረጉ ከሞቱና ሚስታቸው ዒዳውን ለማውደቅ እኮ ዛሬ ነው ጥይባ አንተ ምን አገባህ አንተ ወንድ ነህ አልኩት አንተ ወንድ ነህ ምን አገባህ ስለ ዒዳ አልኩት አረ አንተ ደግሞ ሼክ ኢብራሂም ልታጣላን ነው ቦታችን ልትተኩሰው ነው ምናምን እንደዚህ ምናምን አረ ንገረኝ እንዲ ዒዳ የሴቶች ነው መጀመሪያ የለም በዲናችን ሁለተኛ የሴቶች ስራ ነው አንተ ከዚህ 52 ኪሎ ሜትር ቆሮ ሊሄድ መኪና የለም ባስ ነው እና በቃ ይረብሻል ከዛ ሰጡ ስና ሄደ እዛ ውሎ አድሮ በሁለተኛው ቀን ማታ መጣ አልহামዱሊላህ ዒዳ ምን ተደረገ ስንለው ያሲን ቀራን ሙሪድ አደረገን ማሻአላ ያኒ ግማሽ በሬ ነው ያረዱት አለ ግማሽ በሬ ማለት ግበሬ ለሁለት ማለት ነው እና ማሻአላ ስንት ሰው ነው የመጣ እዛ ተበላ ተጠጣ ድግስ ተደረገ ምናምን ይላል ለዚህ ነው ሄድኩ አልኩት አሁን እና ወበር ያመጣችሁ አሁን እስቲ በዛ በእንትኑ እናስገባውና እንመርምረው በጅንሱ ጅንሱ ማለት ራሱ ስራው ማለት ነው ስራው ራሱ ስራው በጅንሱ በሱና ብናስገባው የት እናገኘዋለን ንገሩኝ እስቲ በሱና ውስጥ እናስገባውና ፈልገን በሱና እናገኘው ናም የሱና በር ንክፈትና እዛ ውስጥ ገብተን ይሄን ዒዳ የሚደረገው በር ማረድ ምናምን እንደዚህ መጀመሪያ ወበር ስሙ ምንድነው ስሙ የሚያቆስ አለ ወንድሞች ስም አለው የለውም ወይስ ዒዳ ነው የሚባለው የዒዳ እንበለው እስቲ እና በሱና ብንፈልገው ጅንሱ አይነቱ የለም طيب ሰበቡ ምንድነው አራት ወር ከአስር ቀን ስላደረገ ሰውየው ነው እሺ ነቢያችን እንግዲህ እንዴ ስንት ሰዎች ነው የሞቱ ሚስቶቻቸውን ትተው ዑስማን ኢብኑ መዝዑን የነቢያችን ሰሃቢ ነው መጀመሪያ በመዲና የተቀበረው ሰሃቢ እሱ ነው ሚስቱ ኸውላ የምትባለው ባለፈው የእሷን ታሪክ የነገርኳችሁ አለች በህይወቷ ከአራት ወር አስር ቀን ነቢያችን ሄደው አደረጉ ወይ ሰበቡ ምንድነው ምንም የለውም ሰበቡ ሰውየው የሞተበት 10 ቀን 4 ወር ከ10 ቀን ካል ህላውነት የለውም አስለን ኦኬ في قدره قدر السنيون ምንድነው ያረዱት በግ ነው አንዳንዱ በግ ያርዳል አንዳንዱ ሁለት በግ ያርዳል አንዳንዱ ስጋ ገዝቶ ይመጣል ከዛ ኋላ አላቸው እንደዚህ ያኒ ለምሳሌ ቡና ይጠጣሉ እነሱ የሚያቆት ነገር አለ እሺ እስቲ በከይፊያ አገባቡ ራሱ አገባቡ እኔ አላቆም ስለማላቆ እኮ ነው አሁን ለማናገር ያልቻልኩት አገባቡ ምንድነው የሚያደርገው ለምሳሌ ጥዋት ይገናኛሉ አይደለም ምንክን አንዳንድ እንትን ሊኖር ይችላል ሴትዋ ሒና አርጋ ልብስ ለብሳ ትመጣለች እንደገና ሴቶቹ መጥተው ደግሞ አንዳንድ ማድር እልልልል ይላሉ እንዴ አይሉ ሞት ስለሆነ ጠይብ ምን ይላሉ ስድር የሚባል ጋባ እንለዋለን በትግርኛ ጁምዓ እየሄዱ በስድር ጋባ ነው የሚያጥቧት ደግሞ ዘይት ያደርጉላታል እንደገና ደግሞ ያኔ ብዙ አለ እና ይሄን ከይፊያ ራሱ ይሄን ቀድር የት መጣ ዘመኑ ልክ በአራት ወር 10 ቀን ሲሆን ዘመኑ በዚህ መሆን አለበት ማለቱ ማን ነው የደነገገው ይሄ ነገር መካኑ ቦታው ሽለምን በመስጊድ አይሆንም ለምን እዛ የሱ ቀብር ሄዳችሁ ለምን አታረጉም ለምን በቤት ይሆናል ይሁሉ አሁን በሱና ብናስገባው ቦታ አጣርለት እኮ ላ በሰበብ ولا بكيفيه ولا بقدر من عينت بوتا لا غنيلنت ስለዚህ አባቶቻችን አላህ ይርሐማቸውና ከኪሳቸው አውጥቶ የሸርዑ الشرع ነው ስለዚህ ምንድነው ምንለው ቢድዓ ሱና ካልሆነ ቢድዓ ነው ምንለው ኢንሻአላህ ኦኬ እስምሽ ሌላ አምጥልኝ እስቲ ማይክ ፍሪ السلام عليكم ورحمة الله وبركاته سمع እሺ እኔ ደሞ ሌላው ማስበው ኡስታዝ እንግዲህ ሰው እየቀበሩ ይያሉ እንግዲህ እየቀበሩ ይያሉ ያሲን እና ተባረክ መቅራት እንዴት ነው እሱን ደሞ እንመርመራው እስቲ ሰው እየተቀበረ ይያለ በኔ በኩል ያልኩት ረሱል አለይሂ ሰላቱ ወሰለም በእጃቸው የቀበሯቸው ማሉ ሰሃቦች የተቀበሩም ማሉ እና እሳቸው ያሉበት ምንም አይነት ሐዲስ የለም ሰሃቦችም እንደዛ ብለው ያደረጉት የለም ብዬ ነውና እስቲ እሱን ደሞ መርምሩልኝ ኢንሻአላህ ማይክ ፍሪ እሺ ይሄን ቆንጆ ነው ያው ከዛ ከቢድዓው ከቀብር ምናምን አልወጣንም እንጂ ይሄም ጥሩ ነው አንዱ ሰሃቢ ነበር እንደ ምሳሌ ነው ተጠቅሰው እንሽል ዙል ቢጃዴን ይባላል ዙል ቢጃዴን ነቢያችን በጣም ይወዱት ነበር አሁን ባንድ በጦርነት ቦታ ይያሉ ሌሊት ነው የሞተው ሰውየው ሞተና ከዛ በኋላ ጉድጓድ ቆፈረለት ሰይድና ረሱል ሰለላሁ ዐለይሂ ወሰለም አቡበክርና ዑመር ሌሎችም ነበሩ ከነሱ 78 ሆነው ጉድጓድ ቆፈሩና ራሳቸው ነብያችን ሰለላሁ ዐለይሂ ወሰለም በጉድጓድ ውስጥ ገብተው ዱል ቢጃዴን በእጃቸው ቀበሩት ደፈኑት ያደረጉት ሱና የዛ ጊዜ ምንድነው ዱዓ አደረጉለት አንዱ ሰሃቢ ነበር አብዱላህ ኢብኑ መስዑድ የሚባለው ይህን ዱዓ ሲሰማ አለቀሰና ለይተኒ ኩንቱ ፊላህድ አለ ዙል ቢጃዴን የገባው ቀብር እኔ ብሆን ኖሮ ምን አለበት ጥሩ ነበር አለ ለምን የነቢያችን ዱዓ እንዲያገኝ اللهم اغفر له وارحمه በቃ በጣም ረጂም ዱዓ አደረጉለት ነቢያችን ሰለላሁ ዐለይሂ ወሰለም እሺ አሁን እስትንምጣና ጅንሱ ስንል ያው ራሳቸው ነው የቀበሩት ነቢያችን ከዛ በፊት ደግሞ ዑስማን ኢብኑ መዝዑን የሚባለው ሞተ ከዛም አቡ ሰለማ የሚባለው ሞተ ከዛም 70 ሰዎች በغزوه احد የተገደሉና ሹሃዳ ይሆኑ አረ ስንት መቶ ነው ነቢያችን ያሉ የሞቱና ላንድ ሰው ቀብር ሄደው ያሲን የቀሩበት የለም ካልን 6 ሰበቦች ማሙተዋል ማለት ነው ማሙ خلاص እንደጨው ማሙተዋል 6 ሰበቦች በሰበብም በጅንስም በቀድርም በምን ብንም የለም ስለዚህ እኔኮ አንድ ነገር አለ ወንድሞች እኔ ደስ የሚለኝ ነገር እስካሁን ድረስ አላገኘሁም በዚህ ሩም ምንድነው የሚከራከር ሰው ከነዛ ያሲን የሚቀሩ ምናምን የሚቀሩ የሉም እንዴ ይከራከሩ እስቲ ወይም ደሞ ያኒ خلاص ተዋጣላቸው በሱናው አምነው አልহামዱሊላህ ጽዳት ነገር የሚለው ነገር የሱና ነገር ስለገባቸው ከሆነ ላኪን ያልገባችሁት ካላችሁ ተከራከሩ ያው ቁርአን በእጃችን ያለ ነው ሱናው በእጃችን ያለ ነው ያው እኔ ለምሳሌ ተከራከሩኝ ከኪሴ አላመጣም ሐጅ ፍላን እጄ ፍላን አልላቸው ወደ ቁርአን ነው ወስዳችሁ ወደ ሱና ነው ወስዳችሁና ስለዚህ አሁን ይሄ ነገር የሚደንቅ ነገር ነው ከየት አመጡት እዛ ሄዶ ያሲን የሚቀሩ ለምሳሌ ሙምኪን አብዱላህ ኢብኑ ዑመር እንደዚህ ብሎ ወሳያ ተብሎ ነበር ምናምን የሚል እንትን ሊያመጡ ነው አይደለም አንዳንድ የሰሃባዎቹ ንግግር ضعيف የሆነው ነገር አለ ነው ትልቁ ግንድ ትተው በትናንሽ ነገር መሽሎኪያ ይፈልጋሉ على كل حال ይህ ወንድሜ ያለው አቡ አይሻ ማንትኑ ማነው ያለው እስሚሽ ያለው الحمدلله በስድስቱ ምንለካው በጅንሱ በቀድሩ በዘመኑ በሰበቡ በከፊየቱና በመካኑ ምንም ነገር ቦታ አናገኝለት ኢንሻአላህ ኡሙ ሲሃም ሰላም አለይኩም ወራህመቱላሂ ወበረካቱ ኢንሻአላህ ይስማችኋል طيب ان شاء الله እኔ ትንሽ ራቀብ የነበር ስለ ረጀብ 27 ተነግሮ እንደሆነ አላቀም እንግዲህ ረሱል አለይሂ ሰላቱ ወሰላም እስራ ወሚዕራጅ የወጡበት ለይት ነው እና ባለፈው ኡስታዝ መሐመድ በድር ሲያስተምረን ግን ረጀብ 27 መሆኑ የተረጋገጠ ነገር የለም ብሎ አስተምሮናል ኢንሻአላህ ይሄንን ኡስታዙን እንግዲህ መጠይቆ ጅንስየታ ከማነው ዘመንሃን እርሶ በዚያ አጋጣሚ ይነግሩናል ማለት ነው ጊዜውን ሁለተኛውን የመናገር የፈለኩ በዚች ለሊት በ27 ለሊት 26 ለሊት እንደነገ 27 ከድሮ ልጅ ሆኜ የማውቀው ነገር አለ። በአገራችን ምን ይደረጋል በተለይ ሀደሪዎች አፉ በሉኝና ማታ የዛለት ማታ ማለት ነው ከሰል ይቀጣጣላል። ከዛ ቡኹር አለ ቡኹር ይጨሳል ውጭ ነው የሚወጣው ውጭ ይወጣል ሁሉም ይወጣና እንትን እልልታ ይቀልጣል ማለት ነው። እልልል ይባላል ለዛ እንትን ያከብሩታል። ለሊት ይወጡና ያው ጭሱና ጭሶ እንደዛ ያከብሩታል። በእኛ በቤት ውስጥ ደግሞ እኔ በራሴ በቤታችን ማለት ነው አባታችን አላህ ይርሐማቸው ይነግሩን ነበር ቂሳውን የረሱል አለይሂ ሰላቱ ሰላም ረጀብ 27 እንዴት እንደወጡ ሁሉን ነገር ይነግሩን ነበር። እና አሁን በመጀመሪያ ደረጃ ኢንሻአላህ ኡስታዝ ዘመንሃን ኢንሻአላህ ያስተካክሉልናል ኡስታዝ መሐመድ በድር ባሉት ምክንያቱም እስከዛሬ ድረስ ኢቨን እዚ እንኳን አሁን ባለፈው ለሊት እንትን መስጂድ ለይል ተሰገደ ከሰለ ረጀብ 27 ተብሎ የእስራና ምዕራጅን ተነገረ ማለት ነው። እና ኢንሻአላህ ይሄንን እርሶ በእንትኑ ይነግሩናል ማለት ነው በሚዛኑ ልክ ማለት ነው። ኢንሻአላህ ጀዛኩም الله خير السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته እሺ እንግዲህ ዘመኑ እኔ ከተወለድኩ ጀምሮ እስካሁን ድረስ የእስራኤልና ሚዕራጅ እለቱ ሰምቼም አንብቤም አላቅም። 27 የሚለው ነገር ወላ 26 የሚለው ነገር ጨርሼ ሰምቼም አላቅም። ይህ አንድ ነው። ያኒ በሐዲስ ሰሂህ ቢኖር ኖሮ ስንት መጽሐፎች ቆፍረን አልፈናል እዛ ቢቆይ ነበር። ስለዚህ ዘመኑ 27 ነው የሚለው ليس لنا علم የወቀሰው የለም። እሺ አንድ ብናውቀውስ ምን ያደርግልናል? ሀያ ሰባተኛው ሌሊት ነው ብለን ብናውቀው እሺ በዘመኑ ፍርስ ሆኗል 27ኛው ሌሊት አይደለም ብለናል። ብናውቀውስ የዒባዳው ጅንስ ከየት መጣ? ምንድነው የሚያርጉት ያልሹ? እሳት ይለኩሳሉ ከሰል ያደርጋሉ እልል ይላሉ። ይሄን ጅንስ ከየት መጣ? طيب አገባቡ ከይፊየቱስ ማን ነው የነገራቸው? ቀድሩሲ ምንድነው የሚያደርጉት? ስንት ተስቢህ ስንት ታቴ ወይ ስንት በግ ነው? ቀድሩ አገባቡ ክምያው ከየት መጣ? ቦታውስ ዘመኑስ? ይሄን ለማለትም አንችልም ምክንያቱም ራሱ ከመሰረቱ የለም እንጂ በመሰረቱ ነቢያችን ሰለላም ሚዕራጅ ከሄዱ በኋላ ስንት ቆዩ? 20 አመት ነው ይቆዩ። በዚህ 20 አመት ምን አደረጉ? ምንም ያደረጉት ነገር የለም። ስለዚህ በጅንሱም በራሱ በዒባዳው የዒባዳው ሁኔታ የነቢያችን ሱና አይደለም። ከይፊየቱ አገባቡ ደግሞ አሁን ያልሹ ከሰልያ እንትን ያደርጋሉ እልል ይላሉ ምናምን የሚሉት የለም። ቀድሩም የለም ቦታውም የለም ዘመኑም የለም። ሁሉ ከሌለ ድግ ያለ እንግዲህ ብድዓ ነው እንላለን። ይህ አንድ ነው። ግን 27ኛው ሌሊት ነው የሚሉ ሰዎች ብዙ አንደነቅ ወንድሞች፣ እንኳን በዚህ ያልታወቀ ለሊት የታወቀውን ነገር እየተሳሳቱ እኮ ናቸው። አሁን 12ኛው ረቢዕ አልአወል ነው የተወለዱ ብለው መውሊድ ያደርጋሉ። ላኪን በጣም ስህተት ነው ይሄ ነገር። ነቢያችን በ12ኛ ወይም በ14ኛ ረቢዕ አልአወል አልተወለዱም ወይም እንደዚህ የሚለው ነገር የለም። የሞትበት ቀን እሱ ነው 12ኛው 11ኛው 12ኛው እንትኑ 12ኛ ረቢዕ አልአወል እንደሞቱ እናቃለን። መቼ እንደተወለዱ ግን ማን ነው ታሪኩ ምናምን የተናገረው ሰው የለም። ቢናገሩም ሐዲስ ضعيف ነው ምንም ህላውነት የሌለው ነገር ነው። ስለዚህ አሳበት የተረጋገጠለት የሞቱበት ቀን 12ኛ ረቢዕ አልአወል መሆኑን ይታወቃል። የተወለዱበት ግን አይታወቅም። ስለዚህ የሞቱበት ቀን ያ እንትን በዓል ያደረጉ ናቸው እነሱ የሞቱበት ቀን ያኒ መውሊድ النبي ያደረጉ ናቸው። እንዲያውም በግልጽ የሆነው ነገር የተሳሳቱ እሺ። ስለዚህ ይህ ነገር ከአይ እስከ ዘድ ያለው በሙሉ ስለ ሚዕራጅ የሚባለው ነገር በሱና እንደሌለ በዚህ በስድስቱም አስለን ወደ ስድስቱም ተስገባቸው ኮንድሞች አንድ ቢድዓ አንድ ዒባዳ አንተ በስድስቱ መለኪያም ትለካቸው أثر كله كرو أثر مالته نبر جن تساستوا على بنترو بجنسو بملكيا ومنامنو بقدرو تساستوا على متلو existence كلهنو يهجن existence كله لهم شرسو كيلم يلا دمو اندي ترجع بس الدس تنتلال سلزي يمعراج قداي تكلالا من أين بزي بسنا أي جنيم إن لله إن شاء الله إشي يمتشر الشاو ونماشن الأنهار ويمهتشن الأنهار كذا كتلو ودليل عن جبال إن شاء الله ما يكفري. السلام عليكم ورحمة الله وبركاته. أوكي أستاذ نيدمو يا يهود يا سما هود أي سما أستاذ أي سموتم؟ السلام عليكم أونس. أوكي أستاذ أنا دمو يسمعهوت وندلج سيولد بهز أن النتو انجدي سيقر زوت مالتنو بكتار دو بقنو برينو منو باك اندى سرق اندى جقز تدقزو بزوسو يتقرانا يتقفرال منلال اندى قبجانو يا يهوتنا استيهن ان اسميزال لاي الناس كامتونا انيو. جزاكم الله خير. السلام عليكم ورحمة الله وبركاته. اشي استيهم بميزان الناس كمتو مجمرة مقرز من دنو يعني هو ختان مالتنو تطهير او ختاني بتال. طيب نبي اتشين صلى الله عليه وسلم بقزي اتشو سنت اللي جوش تخطنوال تطهروال تقرزوال جنسو يا متلو هتاتشين متلو اني سميتش مالاكم اي اتش مالاكم قن سوا متاقونا قرسل علنو بقى تاردو دقس تدرغو إلل تامي السات منامن سيقرز أينتو كي تامتوت أينتو ألوي جنسو مالتكو أينتونا ما أينتو مالتنو يا عباداو أينتو عبادا كالوت مالتنو بهل كونة عند قباب بتمون دموش الزيلا مليت اللبن بهل بلو ميا درغوت كونة اندفر لغو تيج أفرو بهل نو قن دين نو ولو أجرف اللقا كونة قن بالنزي سدست ميزان نومي قابو الزيلا بتقام تلك نقرال لي بهلنا دين أن نقاتش أتشو أن أي قنان يمهولتو نزي سواج بهل بلو ميادرقو كوني إيراسا شو قدينو دين كوني قن يه بقتار دو إلتا ميدرقو سيقرز جنسو أينتو كيت متا بنبياتشن هوت بنايو يلم بصحابة هوت بنايو يلم سببو من دنو الناس يميلون سلة تجرزة سببه ما تجرزون هذا لا إشي يتجرزة سو سبب عرقو ربياتشن يهني يدرقو نبر أنا درقو إذن سببه كانسل عرقوت سببه بنبياتشن يلم. طيب قدرو بقنو ميارضو ويس قماش ويولوت ولولت انتن اندزي ميارقو سنت مندنو ميارقو قدرو راسو يتهل النبل كيفية أجبابو راساتشو ياك أنا بابروتنو يمي أدرقتني على قوم قن يمي الدرق كالي أجبابونا تواتنا ميارقوت ماتانو مجمرا ياسينو ميكارو مجمرا إلتنا ميدرقو مجمرا مقبنا ميبالاو يعني انتنو يمي أدرقوت ياسين كمقبو هالانو كمقب بفيتنو يه أك أنا بار كيفية راسو كنجر راسو نقرو سلللي كيفية من نقاقر أي قباوم زمنو جزيه وسمتش إنه ميهونو ربنو سنيونو ويس وديعه ونسي جرزنو ويس كتجرز سوست كان بحالانو يهلو دمو النسيا كالو راسو يلم مكانو بوتاوس بمسجدنو ميجرزوت بهوسبيتالنو ببيتونو ويس بأجوتو لجهدونو تلكسلهنو أجوتو آياتو لبركاسو الزارم مهدو ويس بمندنو يهلو ميزان بالنسات أو it is very very minute baayni mayta yelele neger no selezi bedinachin selelele bemulu kenechirasu kansin naregona betam lincheger no wendmoch bid'awochu bemulu bindirdiracho hun wallahi nichegerallen yani tinish inlefallen inji wutet anagenyim mekniyatum كنزي سدست ملكياوچ andim anagenyim bid'a tuqur no bid'a chellema no bid'a made up no made up so yesarraw selehone ምንም ነገር እንትን አናገኝም በዚህ ብና ቋርጥ ይሻላል ቅርታ አርጉልኝ እጃችሁ ያወጣችሁ ሶስት መህትማዎች እህቶች ስለዚህ በዚህ እንግዲህ አላህ ነጃ ይበለን ከቢድዓ ደሞ ወንድሞቻችን እና አንድ ነገር ልንገራችሁ ዑለማዎች ያሉት አንድ ሰው በየቀኑ ዚና ቢያደርግ ሌላ ሰው ደሞ በየቀኑ ቢድዓ ቢያረጋሉ ሸይጣን የሚደሰተው ያ ቢድዓ የሚያረገው ነው አሉ። ዚና የሚያደርገው ግድ የለው ምክንያቱም አንድ ቀን ሊመለስ ነው ዚና ያደርጋል ሳምንት ሁለት ሳምንት መት አመት 10 አመት መጨረሻው ግን ሐራም ሆኖ ስለሚያቅ አንድ ቀን ተውባ ብሎ ወደ መስመሩ ሊመለስ ይችላል ባለ ቢድዓው ግን ሐራም ሆኖ እኮ አያቅም ሐላል ነው ሱና ነው አላህ ይወድልኛል ብሎ እኮ ነው የሚያረገው መቼ ነው አሁን ተውባ የሚለው ይሰውየው አንድ ሰው መጀመሪያ ስህተት መሆኑን ማወቅ አለበት ካወቀ በኋላ ነው ለመታረም ተውባ ለማለት የሚሞክረው ግን በመሰረቱ ጥሩ ስራ ነው እያለ እኮ ነው ስለዚህ ቢድዓ በጣም በጣም አድካሚና ያኒ ጥሩ ሸቶ የሌለው ስራ ስለሆነ አላህ ከዛ ነጃ ይበለን እንላለን ስለዚህ በዚህ የኔ እንትን በዚህ ቋጫ ኢንሻአላህ ደርሴ ነገ ስለምንገናኝ የነገ ሰው ያድርገን የተቀረው ተፍሲር ነገ እናካሂዳለን اقول وبالله التوفيق والله اعلم صلى الله على نبينا محمد وعلى اله وصحبه اجمعين مايكو تقبلوا ان شاء الله ادمينوش كالاچو كتنياچو دمو هابي نايت انلالن زي هوناچو باركين ارغاچو كهداچو هابي نايت نايس نايت انلالن يلوم كتنيتوالكو هون هولو ادمين يميبال ولا عند سو يلوم